السلام عليكم ورحمة الله وبركاته. ሕይወትህን በደስታ ለማሳለፍ የሚጠቅሙ ምክሮች በዶክተር አይደል ገርኒ። አንድ ቀንህን መጀመሪያ ሱብሂ ሰላትን በመስገድና አዝካሩ ሰባ የጠዋት ዚክሮችን በማድረግ ጀምር። ያንን ቀን ደስተኛ ሆነ ታሳልፋለህ። ምናልባት ችግር እንኳን ቢፈጠር አላህ ይረዳሃል። ሁለት ሸይጣን ራሱ ማነቅ ደረጃ እስኪደርስ ድረስ እስትግፋር አብዛ። ሶስት ዱዓ ማድረግህን አታቋርጥ፣ ከጀሃነም የመትረፊያ ገመድ ነውና። አይሰጠኝም ብለህ ከአላህ ተስፋ አትቁረጥ። አላህ አንተ ያደረግከውን ዱዓ በሶስት አይነት መንገድ ሊመልስልህ ይችላል። አንድ የጠየከውን ነገር ወዲያው ይሰጥሃል። ሁለት የጠየከውን ነገር አዘግይቶ ከጠየከው በላይ የተሻለ ነገር ይሰጥሃል። ሶስት ያደረከውን ዱዓ ወደ አኼራ አስተላልፎልህ የውመል ቂያማ ይመነዳሃል ኢንሻ አላህ። የምትናገራቸውን ቃላቶች ከቀኝና ከግራ ያሉ መላይኮች እንደሚጽፉት ምንጊዜም አስታውስ። አምስት የእጆችህን ውበት በእነሱ ዚክር በማድረግ ጨምርላቸው። ስድስት በጥቂት ገንዘብ የድሆች ዱዓ፣ የምስኪኖችን ውዴታ፣ የየቲሞችን ደስታና የአላህ ውዴታ አገኝ። ሰባት አንዲት በአላህ ፍራቻ የተደረገች ረዘም ያለች ስጁድ በአዱንያ ከምታያቸው ቤተ መንግስታት እንደምትበልጥ እወቅ። ስምንት አንድ ቃል ከመናገር በፊት በደንብ አስብ፣ ያቺ ቃል ብዙ ችግር ውስጥ ልታስገባህ ትችላለችና። ዘጠነኛ የበደልከውን ሰው ዱዓ ፍራ፣ የከለከልከውን ሰው እንባ ተጠንቀቅ። አስር መጽሐፍና ጋዜጣ ከማንበብ በፊት ቁርአንን ቅራ። 11 ነፍስህን ጥሩ ነገር እንድትሰራ ታገላት፣ ነፍሳችን በተፈጥሮ በመጥፎ ነገር አዛዥ ናትና። 12 የወላጆችህን መዳፍና ግንባር ሳም፣ የአላህን ውዴታ ታገኛለህ። 13 የንጉሶች ንጉስ፣ የሀብታሞች ሀብታም አንተ ለራስህ ከምታስበው በላይ ላንተ የሚያስብልህ አላህ ሱብሓነሁ ወተዓላ ምንጊዜም ካንተ ጋር መሆኑን አትዘንጋ። 14 በሚያጋጥምህ ሙሲባና ችግር ላይ አላህ እንዲያግዝህ በሰላት ወደ እሱ ተቃረብ። 15 መጥፎ ጥርጣሬዎችን ከራስህ አስወግድ፣ ትርፋማ ትሆናለህ። 16 የሁሉም ጭንቅና መጥፎ ሀሳቦች ምክንያት ከአላህ መራቅ ነውና፣ ስለዚህ ወደ አላህ ተመለስ። 17 ቀብር አብሮህ ሊገባ የሚችል ሶላት ስገድ። 18 አንተ ያማህ ሰው ጥሩ ስራውን እያካፈለ ስለሆነ አፉ በለው፣ ከአላህ ከሱ ጥሩ ስራ በበለጠ መልኩ ይመነዳሃል። 19 የጀሃነም እሳት እንደምጠብቀው ያወቀ ሰው ወንጀል ከመስራት ራሱን ይቆጥባል። 20 ሰላትህን በአላህ ፍራቻ ስገድ። የውመል ቀያማ መጀመሪያ የምትጠየቀው ስለ ሰላት ነው። እሱ ከተስተካከለ ሌላው ነገር እንዳለ ይስተካከላል። በአዱንያም ከምታደርጋቸው ነገሮች በላይ አሳሳቢና አንገብጋቢው ሰላት መሆኑን ግልጽ ነገር ነው። ስለዚህ ሰላታችንን በወቅቱና በጀማ መስገድ አለብን። ይህን መልእክትን ከሸይጣን በማሸነፍ ቢያንስ አንዳችን ለአምስት ሰው በማስተላለፍ ግዴታችንን እንወጣ። ወሰላሙ አሌይኩም ረህመቱላሂ ወበረካቱሁ። ይህ ጽሁፍ ወደ ፕራይቬቴ ልካልኝ እንዳቀርብ ያደረገችው እህቴ ጁዲናትና፣ ጀዛክላ ኸይር። አሰላሙ አሌይኩም ረህመቱላሂ ወበረካቱሁ።